كان قولهم إلا أن قالوا ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. فآتاهم الله ثواب الدنيا وحسن ثواب الآخرة والله يحب المحسنين. وما كان قولهم إلا أن قالوا ربنا اغفر لنا ذنوبنا. ታዲያ እነዚያ ቀደምት ነብያት ጋራ የነበሩ የዲን መሪዎችና እንደውም የጂሃዲ ተባባሪዎች የነበሩት ተገዥዎች ችግር በሚያጋጥማቸው ጊዜ ወይም በጦር ሜዳ ላይ የጥላቶቻቸው ሚዛን በሚያይልበት ጊዜ የሚሉት ቃላቸው ከዚህ የሚለያል ነበርም ይላል። እና እዛ ይታገላሉ ባላቅማቸው ሁሉ ግን ጥላቶች ያይሉናልና ችግር ይደርስብናል ብለው በሚሰጉ ጊዜ ጌታቸው ደሞ ይለምናሉና ይጸልያሉ። የልመና ቃላቸው ምን ይመስል ነበር ብትሉ ኢላ አንቃሉ ማለት እንጂ ሌላ አልነበረም። ረበና ጌታችን ወይ እግፊር ለና ዱኑበና ወንጀሎቻችንን ማረን ወኢስራፈና ፊ አምሪና በእንቅስቃሴያችን ደሞ ምናልባት ህገ ወጥ ነገር የሰራን እንደሆነ ከፈቃድ ውጪ ታፈነገጥ በይቅርታ እለፈን እያሉ ይማጸኑ ነበረ። ወተቢት አቅዳመና እግሮቻችንን ደግሞ አደላርለልን በጦር ሜዳ ላይ እንዲያንሸሽ ማለት ነው። ወንሱርና አለልቀውሚል ካፊሪን ታዲ በሆኑት ወገኖች ላይ ደግሞ ዲንን አቀዳጀን እያሉ እኔን ጌታቸውን በመለመንና በመማጸን በትጋትና በብርታት ይታገሉ ነበር እንጂ የተወሰነ ጥቃት አጋጠመን ብለው ተስፋ ቆርጠው ወዳውኑ ተሽመድምደው ለጥላት የበታችነትን ያሳዩ አልነበረም። ታዲያ እናንተም የነዛኑ ታሪክና ፈለግ መከተል አለባችሁ እንጂ አንድ ነገር ደረሰብን ብላችሁ በቀላሉ መደናገጥና ተስፋ መቁረጥ አይገባችሁም ይላችኋል ማለት ነው። እና አሁንም እንግዲህ ሙእሚን የሆነ ሰው ሁሉ መመሪያው ይህ ነውና በዚህ መልክ እስከሄዳችሁ ድረስ ነው ዘላቂና አንጸባራቂ ድል ለማግኘት የምትችሉት። አለበለዚያ ግብዝና በቀላሉ ተስፋ የሚቆርጥ ሰው ዋጋ ቢስ ነው ማለት ነው። فآتاهم الله ثواب الدنيا وحسن ثواب الآخرة በዚህ መልክ እንግዲህ በጌታቸው በመመካትና በመተማመን ስተትም ካጋጠማቸው ወዳውኑ በተውባ በራሳቸውን በማስተካከልና በማረም የሚንቀሳቀሱ የነበሩት ባሮቹ አላህ Subhanahu Wa Ta'ala በዚህቹ በመድራዊ ህይወት ላይ ይያሉ መልካም የሆነ የሥራ ወረታቸውን ሰጣቸው ያው ዲልንና የበላይነትን አቀዳጃቸው ማለት ነው። وحسن ثواب الاخره عندنا بمجو عالم دغمو يا يمچرشا يا مارنا يسمرون من دا ستطوا الجنهتنا معناتنا والله يحب المحسنين الله كباروچو اندي حينتوچن يسرا اسماريوچ يوداچوالنا بدينم بدنيام بئلتوم بزلقيتاوم لملكام ديلنا وقيت يبقوت يزا حينت رمجا يترامدوت ناتچو سلازي اونم انانت بزا ملك مهد አለባችሁ እንጂ የተወሰነ ችግር አጋጠመን ብላችሁ በቀላሉ አላህ እናንተን እንደጠላችሁ ጥላቶቻችሁን እንደወደደ አድርጋችሁ መገመትና መሳሳት አይጠበቅባችሁም ብላችሁ ይላል። ያ አይሁዋ الذين امنوا ان تطيعوا الذين كفروا يردوكم على اعقابكم فتنقلبوا خاسرين بل الله مولاكم وهو خير الناصرين سنلقي في قلوب الذين كفروا الرعب بما اشركوا بالله ما لم ينزل به سلطانا ومأواهم النار وبئس مثوى الظالمين ولقد صدقكم الله وعده إذ تحسنهم بإذنه حتى إذا فشلتم وتنازعتم في الأمر وعصيتم من بعد ما أراكم ما تحبون منكم من يريد الدنيا ومنكم من يريد الآخرة ثم صرفكم عنهم ليبتليكم ولقد عافى عنكم الله ذو فضل على المؤمنين يا أيها الذين آمنوا እናንተ በአላህ በጌታችሁ ያመናችሁና በፍቃዱ የተመራችሁ ወገኖች ሆይ እንቶዲው ለዲነ ከፈሩ እነዚያ ካዲ የሆኑ ወገኖችን የምትገዙ ከሆናችሁ ማለት እነሱ የሚያቀርቡላችሁን ምክርና ሐሳብ የምትቀበሉና የምትከተሉ የሆናችሁ እንደሆነ የሩዱኩም አላ አቃቢኩም ወደ ኋላ እንደሚመልሷችሁ ነው። ያው ጥላት ለእናንተ የሚበጅ ነገር አይነግራችሁም ከዓላማችሁ እንድትፈናቀሉና እንደገና ወደ ነበራችሁበት ወደ ኩፍር ወደ ጃሂልያ ህይወት እንድትመለሱ ከማድረግ በስተቀር ሌላ አይነት ውጤት እንደማታገኙ ዕወቁ ይላል። ፈተንቀሊቡ ኻሲሪን የዛ ጊዜ ደግሞ የጥላቶቻችሁን መመሪያ ተቀብላችሁ እነሱ ወደሚፈልጉት አቅጣጫ የምትመለሱ ከሆነ ከሳሪዎች ሆናችሁ ከመመለስ በስተቀር ሌላ ውጤት አትጠብቁ ይላል ማለት ነው። እንግዲህ አንዳንድ ሰዎች በየዋህነት ጥላቶቻቸው ወይም የጥላቶቻቸው መልእክተኛ የሆኑት ሙናፊቆች ይበጃል ብለው የሚነግሯቸውና የሚመክሯቸውን በመቀበል እንደገና ወደ ዋሊት አላህ የማይፈቅደውንና የማይወደውን ለመስራት የሚሞክሩና የሚያስቡ ስለነበሩ ሙእሚን ንቁና ብቁ መሆን አለበት። ጥላቱንና ወዳጁን መለየትም አለበት። በቀጥታም ሆነ በተዘዋዋሪ መንገድ የጥላቶቻችሁን ምክርና መመሪያ የምትቀበሉ ከሆናችሁ ጥላቶቻችሁ ለእናንተ ጥፋት እንጂ ልማት ስለማይሹ ያው ወደ ድንቁርናውና ወደ ኩፍሩ ዓለም ነው የሚመልሷችሁና ይህ ከሆነ ደግሞ ውጤታችሁ ኪሳራ ከመሆን ውጪ አይሆንም። ይህን ወቁና ተጠንቀቁ ይላል ማለት ነው። በሊላሁ መውላኩም እና ጥላቶቻችሁን ካፊሮችን እንደ ወዳጅ እንደ ዘመድ አድርጋችሁ የእነሱን ምክርና መመሪያ መስማቱ ይቅርና ይልቁንስ የእናንተ ዋቢና ወዳጅ አላህ ነው እና በሱ መመሪያ ብቻ ለመሄድ ሞክሩ ማለት ነው። ወኸይሩ ናሲሪን የእሱን ፍቃድና መመሪያ ደግሞ አክብራችሁ ከተቀበላችሁና ከተከተላችሁ ከረዳቶቹ ሁሉ የበለጠና የተሻለው እርሱ ነውና የኔ መመሪያ ትታችሁ እንደገና በጥላቶቻችሁ ምክርና መመሪያ እንዲያትሄዱና እንዳትከስሩ በማለት ያስጠነቅቃል። ሰኑልቂ ፊ ቁሉቢ ለዚነ ከፈሩ ሩዕበ ቢማ አሽረኩ ቢላሂ ማ ለም ዩነዝል ቢሂ ሱልጣና እና አሁን በነገርኳችሁና በመከርኳችሁ መልክ ተተንቀሳቀሳችሁ እኛ ደግሞ በእነዚያ በካሃዲዎቹ ልቦና ውስጥ አላህ ያልፈቀደውንና ማስረጃ ያልሰጠውን ነገር በጌታ በማጋራታቸው ሰበብ ስለታጣላቸውና ስለተቀየማቸው አላህ ሱብሓነሁ ወተዓላ በልቦናቸው ውስጥ ጭንቀትንና ፍርሃትን ሳያስገባባቸው እንደማይቀር ነው። እናንተ ታማኞች ከሆናችሁ ጥላቶቻችሁን በቀላሉ አፍረከርክላቸዋለሁና እንዲሸሹ እንዲፈሩ አደርጋቸዋለሁኝ ይላል። ወመዋሁሙ ናር በዚህ በዱንያ ላይ እንግዲህ ውጤታቸው ይህ ሲሆን በመጪው ዓለም ደግሞ የመጨረሻ መኖሪያና መስፈሪያቸው የጀሃነም ሰዓት እንደምትሆንም ነው። ወቢሰመቱ ወዛሊሚን ጀሃነምም ለእንዲህ አይነቶቹ ግፈኞችና በደለኞች መመለሻና መኖሪያነቷ ምን ትከፋ በማለት ያስጠነቅቃል ማለት ነው። ግሪ ሙእሚኖች ሙእሚን እስከሆኑ ድረስ በጌታቸው መመሪያ ከሄዱ ሁልጊዜ ድልና ድልን እንደሚሰጣቸው አልፎ አልፎ እንኳ ፈተና ቢያጋጥምም ማለት ነው። ካፍሮች ደግሞ በክህደት ላይ እስካሉ ድረስ አላህ ያልፈቀደውንና ያልወደደውን ጣዖት በሱ በማጋራታቸው ሳቢያ ከተቆጣ ስላልተመለሰላቸው በዚህ በዱንያ ላይ ሙእሚኖቹ ጋራ ጦርነት ከገጠሙ ፍርሃትንና ሽብርን በልባቸው እያስገባሁኝ በቀላሉ ለእናንተ ጦርነት ሰለባ አደርጋቸዋለሁ እንጂ እነሱ እናንተን የሚያሸንፉበት መንገድ አልከፍትም፣ ግን ይህን የማደርገው እናንተ ታማኞችና ታጋዮች እስከሆናችሁ ድረስ ነው በላቸው ነው የሚለው። ولقد صدقكم الله وعده الله ደግሞ ተስፋ ቃሉን በእውነቱ አረጋግጦላችሁ ነበር። استحسنهم باذنه በፍቃዱ ጥላቶቻችሁን በመጀመሪያው ዙር በጦርነታችሁ ስታጭዷቸው ሰዓት ምን ያህል ቃሉን ያጠበቀና ያከበረ መሆኑን አሳይቷቸዋል ይላል። ማለትም እንግዲህ የኡሁድ ዘታ ለከናንተ በመመሪያው መሰረት ከሄዳችሁ እንደ በድር ዲል ታገኛላችሁ ብሎ ቃል ገብቶላቸው ነበር። በተባለው መሰረት ጦራቸውን በተለያየ ቡድን ከፋፍለው ተመደቡ። በኋላ ውጊያው ሲጀመር የመጀመሪያው ግንባር ሲጀምር ጥላቶች በቀላሉ ነበር የተፈቱትና የሸሹት። የዛ ጊዜ ታዳ ያው ዲሉ ጀምሮ ነበር፣ ግን እናንተ ኋላ ስርዓት በማጓደላችሁ እንደገና ሚዛኑ ወደ እነሱ ተዛወረ እንጂ አላህማ ቃሉን ጠብቆ ዲሉንም ጀምሮላችሁ ነበር አይደለም እንደ ይላል። የዛም ማረጋገጫው እስተህሱነውን ቢኢድኒ መጀመሪያ እንደደረሳችሁ በአላህ ፍቃድ እነሱን በሰይፋችሁ ስትጠርጓቸው እና ወዳውኑ መንቀሳቀሻ አሳጥታችሁ ለሽሽትና ለሩጫ ስትዳርጓቸው አላህ እኮ ቃሉን አክብሮላችሁ ነበር። ሀታ ኢዳ ፈሽልቱም ግን ትንሽ ቆይታችሁ ያ ከኋላ የተመደበው ቡድን መርከዙን በመልቀቅና ወደ እናንተ በመምጣት መፍራትና መባባት በምትጀምሩበት ጊዜ ወተናዘቱም ፊል አምሪ በጉዳዩም ደግሞ ስትከራከሩ ተኩሎች ማለትም አብዱላህ ኢብኑ ጁበይር ጋራ የነበሩት 50 ጀግኖች አብዛኛዎቹ 40 የሚሆኑት እንሄዳለን ብለው ሲነሱ አሚሩና በጣም ጥቂቶቹ ደግሞ የለም ነብዩ ይሄን ቦታ እንዳትለቁ ብለውናልና አንሄድም ብላችሁ በአሳብ ለሁለት ስትከፈሉና ስትጓተቱ ወአሶይቱም በመጨረሻም አብዛኛዎቻችሁ የነብዩን አደራ ጥሳችሁ ወዳልተፈቀደ አቅጣጫ ስትንቀሳቀሱ ሚንባዲማ አራኩም ማቱሂቡን ያን የምትመኙትንና የምትወዱትን ድል አላህ ባይናችሁ ካሳያችሁ በኋላ በዚህ ጥፋታችሁ ሳቢያ ነው እንደገና ያ ችግርና ውድቀት ሊመጣ የቻለው እንጂ አላህማ እናንተን መርዳትና ውጤት ማሳየቱን ጀምሮ አልነበረም እንዴ ይላል። ምንኩም ማን يريد الدنيا ከናንተ መካከል የቅርቢቱን ጥቅምና ህይወት የሚሹ አሉ አለ። እነዛ ገኒማ የመርኮ ገንዘብ እንዳያመልጠን ብለው የሄዱ ሰዎች እንግዲህ ለዱንያ ብለው ነው አደራውን የጣሱት። ወሚንኩም ማን يريد الاخرة ከናንተ መካከል ደግሞ የመጨረሻውን ዓለም የሚያስብና የሚያልም አለና ሁሉም እንዳላማውና እንዳተሳሰቡ ምርኮ የሚፈልጉት እንሄድ በማለታቸው የነብዩን አደራ በመጠበቅና አንደሞ ያአላህ ሱብሃነሁ ወተዓላ ፍቃድ በማክበር አንሄድም በማለታችሁ ሁለታችሁ የተለያየ ዓላማ ተከታዮች ሆናችኋል። በዛው ዝግብና መጓተት ሳቢያ ነው ችግሩ ሊመጣባችሁ የቻለው ይላል። እንግዲህ ከዚህ አባባል የምንረዳው ቁም ነገር ቢኖር አንድ ጦር ኃይል አንዱ ክፍል ያጠፋው ሌላውንም የሚያስወቅሰው መሆኑ ነው። እንዳንዳ ካልነውና አሁን እነዚያ አንሄድም ያሉ ሰዎች መመስገን ነበረባቸው። እርግጥም ተመስግነዋል። መንጅሩዱል አኺራሲ ግን በሐሳብ በመለያየቱ አቋያ ሲታይ በጥቅሉ ተወቃሽ ሆኑ ማለት ነው። አንድ ወጣ ሐሳብ ተከትላችሁ መሄድ ሲገባችሁ እኩሉን ሄድ እኩሉን ቀር ብሎ መጓተት ሲመጣ ነው ይሄን ችግር የወለደው ማለት ነው። እነዛ እንግዲህ 50 የሚሆኑ ነበሩ አብዱላህ ኢብኑ ጁበይር ጋር እንደ ደጀን ሆነው ከኋላ እንዲጠብቁ የተደረጉት። ከ50ዎቹ 40 የሚቀርቡት እንሄዳለን ብለው ተነሱ። አሚሩ ታሚሩ ሌላ 10 የሚሆኑት ወይም 8 የሚሆኑት ደግሞ የለምኛ መሄድ አንችልም በማለት ወደ ኋላ ቀሩ። ይህ መከፋፈል በሚፈጠርበት ጊዜ መሄድ የሚፈልጉት እንዲብለው ሄዱ። የመቅረት ደግሞ የመረጡት ዝም ብለው ቀሩ። ይህ ጊዜ አላህ ሱብሃነሁ ወተዓላ ያ ነብዩ ይሄን ቦታ እንዳትለቁ የሚለው አደራ በመቸራረፉና በመጓደሉ ተቀየማቸውና በአጠቃላይ ሊሰጣቸው የነበረው እንዲል ነሳቸው ለጊዜው ማለት ነው። ثم صرفكم عنهم كذا بالطبقاچو ثنيتها كطلاتوچاچو እንድትመለሱ አደረጋችሁ ማለትም ነሱ ጦርነቱ አጥቅቷል በቀላሉ የምርኮ ገንዘብ እንዘርፋለን ብለው ነበር የተንከሳቀሱት። ጥላቶች ግን ወደዛ ሲሄዱ ሲያው ከኋላ አጥፈው በመግባትና እንደመጡላቸው ሲያውቁ ደግሞ ሲሸሹ የነበሩት ከግንባር በመመለስ ባልተጠበቀ ሁኔታ በጉጉት ሄደው የነበሩትን ሰዎች እንደገና ዙረው መፈናፈኛ አሳጧቸውና አስጨነቋቸው። ይህንንም ያደረገው ሊየብተልየኩም ባጠፋችሁ ጥፋት ሳቢያ አላህ ሊፈትናችሁ ፈልጎ ነው ይላል። ወለቀዲ አፋ አንኩም እና ጥፋቱ በዚህ በዱንያ ጥቃት ማድረስ ብቻ ሳይሆን በአኸራም የሚያስጠይቅና የሚያስቀጣ ስለነበረ የአኸራውን ቅጣት አላህ በይቅርታ አልፏችኋል እንጂ ነገሩ እንኳን እንዲህ በቀላል የሚታይ አልነበረም በል ይላል። والله فضلنا على المؤمنين ان الله سبحانه وتعالى بامانيو شلاي من جزيم يتعلق تروفات بالبيت نونا بياطفم انكو اچكنو سلاما يچكنباچو نو انجي يزا جزي يتفصمو طفات انكو بزي بدنيا لاي بيچا ني ودقت ماسكتل سايون بمچو محرم بجگو يمياستيقنا يمياسكتا نبره دارو گن بامانيو شلاي الله የትሩፋት ባለቤት በመሆኑ በይቅርታ አልፋችኋል ለወደፊቱ ግን የዛ አይነት ስተት እንዲያትደግሙ ትምርት ይሆናችሁ ባላችሁ ይላል። እዚህ ላይ ነብያችን አለይሂ ሰላቱ ወሰለም የኡሁድ ዘመቻ ካበቃ በኋላ የተረፉትን ተከታዮቻቸውን ይዘው ወደ መዲናቸው ሲመለሱ አንዳንዶቹ አላህ ሱብሃነሁ ወተዓላ ድል ሰጣችኋለሁ ረዳችኋለሁ ብሎ ቃል ገብቶልን ነበር ታዲያ እንዲህ አይነት ችግር እና ውድቀት ሊደርስብን እንዴት ቻለ በማለት ጥያቄ አነሱ ይባላል። ታዲያ የዚህ ጊዜ አላህ ሱብሃነሁ ወተዓላ በራሳችሁ ጥፋት ነው እኔማ እርግጥ ቃል ገብቼላችሁ ነበር እንደገና በተግባርም ጀምሬላችሁ ነበር ዲሉንና እናንተ ግን የነብዩን ትእዛዝ ባለማክበራችሁና የተጣለባችሁን ኃላፊነት በብቃት ባለመወጣታችሁ ነው እንዲህ አይነት ፈተና ያደረሰባችሁ በማለት وقسا تنزرباتشو ولكر صدقكم الله وعده استحسنهم بإذنه الله قالون አረጋግጦ ላጨዋል እሱም መጀመሪያ እንደተጋጠማችሁ በጌታችሁ ፍቃድ በማይቋቋማችሁ መልክ ስታጭዷቸውና ስታርበደብዷቸው ዲዱን ማብሰሩ ነበር ግን ከናንተው ደካማ የሆኑት ክፍሎች እንደገና መርከዙን ጥለው በመምጣታቸው ነው ለእንዲህ አይነት ችግርና ውድቀት የበቃችሁት ራሳችሁን ቀሱ እንጂ እኔን ማማራራ አይገባችሁም አላችሁ ነው إلا تسعدون ولا تلون على أحد والرسول يدعوكم في أخراكم فأثابكم غما بغم لكي لا تحزنوا على ما فاتكم ولا ما أصابكم والله خبير بما تعملون ثم أنزل عليكم من بعد الغم أمنة نعاسا يغشى طائفة منكم وطائفة قد أهمتهم أنفسهم يظنون بالله غير الحق ظن الجاهلية يقولون هل لنا من الأمر من شيء قل إن الأمر كله لله يخفون في أنفسهم ما لا يبدون لك يقولون لو كان لنا من الأمر شيء ما قتلنا هاهنا قل لو كنتم في بيوتكم لبرز الذين كتب عليهم القتل إلى مضاجعهم وليبتلي الله ما في صدوركم وليمحص ما في قلوبكم والله عالم بذات الصدور إن الذين تولوا منكم يوم التقى الجمعان إنما استزلهم الشيطان ببعض ما كسبوا ولقد عفى الله عنهم إن الله غفور حليم إذ تسعدون ولا تلون على أحد والرسول يدعوكم في أخراكم يا الله ملكتن ياك جرباتشو إيات الرواتشو إيات له إن أنتقن لما أنم زور بلاتشو يماتهو هناتشو ሸምጣችሁ በመትሮጡና በመትሸሹበት ጊዜ የነበረውን ሁኔታ አስተውሱ ባላችሁ ይላል ፋታ በኩም ገመም ቢገምን እና በነብዩ ላይ ያልተጠበቀ ችግር አሳሳቢ ሁኔታ በመፍጠራችሁ እናንተንም የጃችሁን መነዳችሁና ለጭንቀት ተዳረጋችሁ ወይም ፋታ በኩም ገመም ቢገምን ማለት በጭንቀት ላይ ጭንቀት ደራርቦ መነዳችሁ ሊከይ ላ ተህዘኑ ይህን ያደረገበትን ምክንያቱ አላማ ፋተኩም ባመለጣችሁ ጥቅም ላይ እንዲያታዝኑ ነው ወላማ አሷበኩም በደረሰባችሁም ጥቃት ላይ እንደዛው እንዳትበሳችሁ ብሎ ነው ያንን የሚያስረሳ ሌላ ከባድ ነገር የቀጠለው ማለት ነው ወላህ ኸቢሩን ቢማ ተዕመሉን እና እናንተ የምትሰሩትን ነገር ሁሉ አላህ በጥልቅ አዋቂ ነውና ስለዚህ የሥራ ዋጋችሁን ነው የሰጣችሁ ማለትም እንግዲህ ያው ጦርነቱ በሚጀመርበት ጊዜ ከኋላ ደጀን እንዲጠብቁ የተመደቡት ትዛዙን አጥፈው ጥሰው በመምጣታቸው ጌታ ተቆጣባቸውና እንደገና የሸሹ ጥላቶች እንዲመለሱ ከኋላም የራሳቸው ኃይሎች እንዲጨመሩባቸው በማድረግ እነኞቹን ያላሰቡት ጥንቅት ውስጥ አስገባቸው ማለት ነው። ታዲያ ይህ ነገር እንዴት ሊደርስብን ቻለ እያሉ ይጠያየቁ ስለነበረ የምክንያቱ እንዴት ጠፋችሁ ነብዩን አለይሂ ሰላቱ ወሰለም ላልጠበቁት ችግር አጋልጣችሁ ሐሳብና ጭንቀት ላይ ስለጣላችሁ በዛ ሳቢያ ለእናንተም ተመሳሳይ ችግርና ጭንቀት አመጣውላችሁ ይላል። ይህ ጭንቀት ደግሞ የመጣው ሙሉ በሙሉ እናንተን ለመበቀልና ለመቅጣት ሳይሆን ስህተታችሁን ለማሳረምና ቀደም ሲል ያሰባችሁት ነገር ከንቱ መሆኑን እንድትገነዘቡ ለማድረግ ነው። እና ለከይ ላ ተህዘኑ አላ ማ ፈተኩም መጀመሪያ የምርኮ ምርጥ ምርጥ ገንዘብና መሳሪያ ያመልጠናል ብላችሁ ነበር ሻቅላችሁ የመጣችሁት ያ አመለጣችሁ ያ እንዴት አመለጠን ብላችሁ እንዲያትቆጩ ያንን የሚያስረሳ ሌላ ሐሳብ ጨመረባችሁ ምንድነው መጠቃት የመሸነፍ ሁኔታ አመጣ አረ ገንዘቡ ጥቅሙ በቀረብን ባልተጨፈጨፍንና ባልተገደልን እንጂ እንድትሉ አደረገ እንደገና ደግሞ ይሄ መቆሰሉና መገደሉንም የሚያስረሳ ነገር መጣ በአኺራ ደግሞ የሚያስጠይቅ ነው ዘህፍ ሚነል ጂሃድ እንግዲህ በጣም አክበረል ከባይር ከሚባሉት ወንጀሎች ስለሆነ ደግሞ የየውል ቂያማ ጌታ ምን ይለን ይሆን የሚለው ሐሳብ ሲተካ ደግሞ ሞቱንም መቆሰሉንም የሚያስረሳ አድርጌ አንዱን ችግር በሌላው ችግር እየደረብኩ አመጣሁባችሁ ይህ ሁሉ ሊሆን የቻለው ታዲያ በራሳችሁ ጥፋት ሳቢያ ነው والله خبير بما تعملون ان الله ان انت متسروت النجر بدرك يمياق بمهونو براساچو مزز انجي بمانم مخنيات اندالمطاباچو اوقنا لوده فيتو كتمساساي صفاتنا ستت راقو بالاچو معناتنو ثم انزل عليكم من بعد الغم امنا الناس تتاچون لمارم انجي انانتن لمقطات سلاله هنا تتن تزا كچنقتاچو بهالا ወዳውኑ ብዙ ሳይቆይ ደግሞ ጸጥታና ወረደላቸው ይላል። እንደ ጀማመሩ ጥላቶቻቸው እስከ መጨረሻ መጨፍጨፍ ይችሉ ነበር። ግን እነዛን ጥላቶች የተወሰነ ጉዳት ካደረሱ በኋላ ባጭሩ ውጊያውን አቆሙ። ምክንያቱም የበድር ሁኔታ ተዛላቸውና ምናልባት ያልታወቀ ኃይል ይመጣላቸው ይሆናል። ይህን ጊዜ እኛ እንዳጠቃን እናቆም ብለው በብስለት አቆሙት ማለት ነው። እና አቡ ሱፊያን ነበር የዛ ጊዜ መሪው። አንድ ኮረብታ ላይ ወጣና መግለጫ ሰጠ። መጀመሪያ ነብዩ በውሸት ተገለዋል የሚባል ወሬ ተዋርቶ ስለነበረ ያለ ማረጋገጥ ፈልጎ አፊቁ መሐመድ አለ ድምጹን ከፍ አድርጎ ለመሆኑ መሐመድ አለ ወይ ወይስ መሞቱ ተረጋግጧል ብሎ ሲጠይቅ ዝም በሉ አሏቸው ረሱል መልስ እንዲያሰጡት ዝም አሉ። የጊዜ ዝም ማለታቸው አለመኖራቸውን ያመለክታል አለና አይሱንስ ተገላግለናል ማለት ነው አለ። እንደገና አፊኩም አቡበክር አሏል አለቀጥሎ አቡበክር ሲኖራል ካፊሮችም ሳይቀሩ አቡበክር ነብዩን የሚተኩመው አናቸውን ያውቁ ነበርና ማለት ነው። አፊኩ ኢብኑ አቢ ቁሐፋ የኢብኑ አቢ ቁሐፋ እንስ ማከላቸው ይገኛል ዝም በሉት አሉ። አሁንም ዝም አሉ። አፊኩም ዑመር ኢብኑ አልኸጣብ አለቀጥሎ ደግሞ ይሄም ዝም በሉት ተባለ ዝምታ አማ ኡላኢ ተላታ ፈቀርኩ ፊቱሙሁም ማለት እነዚህ ነበሩ ቀንደኛ መሪዎች እንግዲህ እነዚህን ተገላግላችኋል ካሁን በኋላ የሚመክት ኃይል የለም አይዟችኋል ለራሱ ኃይል ዘወር ብሎ ማለት ነው። ከዚያ በኋላ መፈከር ማሰማት ጀመረ ደስታ ፈነቀለውና ኡዕሉ ሁበል አለ። ሁበል የሚባል ጣዖት ነበራቸው እሱን በሰላም በዲል አድርሰህ መልሰን ብለው ተስለውና ቃል ገብተው ነበርና የሄዱት ያ የተሳካለት መስሎት ሁበል ደስ ይበልህ ክብር ይሰማ ያንተ ኃይል አይሏል በማለት ለጣዖቱ ምስጋና መለሰ ይባላል። የግዜ ነቢያችን ያአላህ መብት ሲነካ አስላቸውምና እስካሁን ስለራሳቸውና ስለደጋፊዎቻቸው መሞት ሲነገር ያልተሰማቸው ያአላህ ነገር ስለሆነባቸው አማቱ ጂቡ አሉ። አሁንማ መልስ መስጠት አለባችሁ። ሽርክ እየተንጸባረቀ ጣዖት ውዳሴ እየቀረበለት ዝም ትሉታላችሁ እንዴ አሉ። ምን ብለን እንመልስ አሏቸው። الله اعلى واجل بل يعني توبل من دنو نا الله سماي مريتن يفطرو جيتا كحلم يلاقنا يبلط جيتا نو نا لسو كبر يستماو انجي يانت تاوت دمو منو يكبرال بلاچو ملسلت قالو ينينو ملس ستت كذا بوالا لنا عزا ولا عزا لكم مالا اهونم انيا هوبلم بتشا ايدلم عزا يميبالم تاوت علن انانت كن عزا يلاچوم ተዑዛ እዝናገኛለን ማለት ነው በሱ አስተሳሰብ። የግዜ አሁን መልሱለት አሉ ነብያችን አለይሂ ሰላቱ ወሰለም አላሁ መውላና ወላ መውላ ለኩም እኛ ደጋፊያችንና ዋቢያችን አላህ ነው እናንተ ግን ወአንል ካፊሪነ ላ መውላ ለሁም እንዳለው ሱረቱ መሐመድ ላይ ምንም ደጋፊ የላችሁ። አሁን እንደ ደጋፊ የምትጠቃቅሷቸው በእጃችሁ የምትጠርዋቸው ጣዖቶችና በገንዘቦቻችሁ የምትሸምቷቸው ቅርጻቅርጾች ነው ምንም የሚያድናችሁና የሚረዳችሁ ኃይል የላችሁም ብለው መለሱ። ከዛ በኋላ ያው ነብዩ አለይሂ ሰላቱ ወሰለም እንዳሉ ተረዱነሱም ማለት ነው። ይሄን ቅጥበታዊ መልስ ለመስጠት የሚችለው እሱ ቢኖር ነው አሉና ተጠራጠሩ ፍራት ተሰማቸው። እንግዲህ ካሁን ጀምሮ መቸም ውጊያው የበቃን ይመስለናል አሉ። ከፈለጋችሁ በሚቀጥለው አመት ሐውራውላ ሰድ የሚባል አካባቢ ላይ ወይም በድረስ ፍራ የሚባል ቦታ እንገናኝ የዛሬውን ውጊያ ግን እዚህ አቁመናል ብሎ ጉዞውን ቀጠለ ሰራዊቱን ከሰከሰና ማለት ነው። እና እነሱ እንግዲህ በዛ ወቅት በጣም ተጎርተዋል ብዙ ተጨፍጭፈውባቸዋልና ያው ገፍተው እንዋጋለን አትሄዱ ለማለት አልቻሉም ማለት ነው። ትንሽ ቆይተው ግን እንደገና ተጠናክረው ሊከተሏቸው ሞክረዋል። እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ይሄን ኢምቲሃን ካደረገ በኋላ በመጨረሻ ልክ እነሱ ጦርነቱን አቁመናል ብለው ከማወጃቸው በፊት አሁንም መልሰው ደግሞ ሐምላ ያረጋሉ ብለው ይጠብቁበት በነበረው ሰዓት እንቅልፍ ያዛቸው ሷሃቦችን ነው የሚለው። እና በእንቅልፉ ሳቢያ ጸጥታ ሰፈነ። ልክ በመጠበቂያ ቦታቸው ተመድበው እያሉ ቁጭ አሉትም እንደተቀመጡ የቆሙትም እንደቆሙ እንቅልፍ ያዛቸው ሰይፋቸውና ጦራቸው ከጃቸው መንጠቅ ጀመረ ይባላል። እንግዲህ አንዲ ወታደር በውጊያ ላይ ይያለ እንቅልፍታን ገላጃው ዲል የማገኘት ምልክት ነው ይባላል። የሚገርም ነገር ባክሱ እንደውም ሲዘነጋ ጥላት በቀላሉ ያጠቃዋል ነበር የሚባለው። ግን ያላህ ምስጢር አይታወቅምና አንድ ሰራዊት በውጊያ የመስክ ላይ ይያለ እንቅልፍ ከመጣበት ዲል አላህ ሊሰጠው መሆኑን ያመለክታል ይባልና በዚሁ መልክ እንግዲህ አላህ ሱብሓነሁ ወተዓላ ጦርነቱ የቆመላቸውና እነሱ ካሁን በኋላ ምንም የሚያሰጋቸው ነገር የሌለ መሆኑን አሳያቸው። ثم انزل عليكم من بعد الغم امنة قدم سير بدرسባቸው ጥቃትና ችግር ጭንቀት ከቆየባቸው በኋላ ወዳውኑ ደግሞ ጸጥታ የሚያበስር ነገር አወረደላቸው። እሱ ምንድነው ኑዓሰን እንደ በቅምጣቸውና በቁማቸው የሚያንጎላጃ የሆነ እንቅልፍ ቃለባቸው ማለት ነው። ይርሻ ጣኢፈተ ሚንኩም እና ይሄ እንቅልፍ ከናንተ የተወሰነውን ክፍል ታዋቂ የሆኑትን ጀግኖች የሚሸፍን የነበረ የእንቅልፍ ኃይል ተለቀቀ ይላል። እና ይህ አይነት እንቅልፍ እንግዲህ የመጣው ደግሞ በጣም ትክክለኛ አማኞችና ታዋቂ ጀግናዎች በሆኑት ላይ ነው። ወጣኢፈቱን ሌሎቹ ክፍሎች ደግሞ ከነዛው ከጦሩ መካከል ቀዲአ አህመቱ ማንፉሱሁም እንኳን እንቅልፍ ሊይዛቸው ነፍሶቻቸውን በምን እንደሚያድኑ በጣም ሲያሳስባቸውና ሲጨነቁ ነበር። በጣም በፍራት ተውጠው አሁን ሁለተኛ ሐምላ ያደረጉ እንደሆነ በየት ነው የምናመልጠው ይያሉ ከመጨነቃቸው የተነሳ እንቅልፍ ዝር የማይልባቸው ነበሩ ይላል። يظنون بالله غير الحق ظن الجاهلية እንደውም በአላህ የማይገባ የሆነ ትርታሬ ይጠራጠሩ ነበር። ልክ የጃሂልያውን የድንቁርናውን አስተሳሰብ የመሰለ ማለት ስምና ከመምጣት በፊት ታውታውያን አላህ እንደይረዳል ብለው እንደማይገምቱት ሁሉ የዛ አይነት አስተሳሰብ ውስጥም የገቡ ወስላቶች ነበሩ ይላል ሙናፊቆቹ ነው። እና እንግዲህ አለቀለት አይዟችሁ አላህ ይረዳናል ይያላምጥቶ አስጨፈጨፈን አይደለም ካሁን በኋላማ የኛ ነገር ዋጋ የለውም እንደው አሁን ነፍሴን ማወጣበት ባገኘሁኝ እንጂ እያሉ ነፍስ ከስጋቸው የሚቃረጥባቸውም እንዳሉ አቃለሁኝ አለ። የቁሉና አለና ሚን አልአምሪ ሚን ሸይ እና በዛ ቦታ ላይ ሆነው ለመሆኑ እኛ መብት አለን በጉዳዩ ተው በዚህ ዘመቻ ሳንዘጋጅ መውጣት አይገባንም ብለን ሐሳብ እንሰጥ እኛ ተሰው የሚቆጥረን የለ አፋፋችንን ብለው አመጡን ይኸው አስጨፈጨፉን ወጥራውንስ እኛ ማን ይሰማናል ምን መብት አለን እያሉ ማቋረር ጀመሩ ይላል። እና ዙበይር ኢብኑ አልዓዋም አንድ ሙናፊቅ ባጠገብ የሆኑ እኔን ቅልፍ ያንጎላጃኝ ሐለና ሚን አልአምሪ ሚን ሸይ የሚለውን በቃሉ ሲናገር ሰምቻለሁ አሉ። ኋላ ግን ይህ አያት መጥቶ አረጋገጠ ቁል ኢነ አልአምረ ኩለሁ ሊላህ እንዳላችሁትም ከእናንተ ከሙናፊቆች ምንም የሚጠበቅ ነገር የለም ለእናንተ መብትም አልሰጣችሁም ማንኛውም ጉዳይ በአላህ እጅ ነው ዲሉንም ሆነ ማንኛውንም ነገር አላህ ነው እንጂ የሚሰጠው እናንተ ማን ሆናችሁና ደግሞ ከነብዩና ከስድቆቹ ጋር ሆናችሁ የኛ ሐሳብ ተሰሚነት አጣጥላላችሁ እውነትም እናንተ ምንም መብት ሊሰጣችሁ አይገባም በማለት መለሰላቸው። ይፉነ ፊ አንፉሲሂም ማ ላ ይብዱነ ለክ እና እነዚህ ሙናፊቆች በአንተ ፊት ይፋ አድርገው የማይናገሩትን ነገር በስሜታቸው ውስጥ ይደብቁታልና ያምቁታል። ለዛይሩ ሙስሊሞች መስለው ከእናንተው ጋር ይሰለፋሉ እንዳሲል ዘወር ብለው ያማሉ። እና አንተ በማትሰማበት አካባቢ በልባቸው ወይም በስበርሳቸው እኛ የምንላቸውን ነገር ባለመስማታቸው ነው ለዚህ ውድቀት ያበቁን እኛ ወጥሮውንስ ማን ሰው ብሎ ይሰማናል እያሉ ያሟቸዋል በማለት አጋለጣቸው ማለት ነው። እና የሚያሟቸው ነገር ምን የሚል ነበረ የቁሉነ ለውካነ ለና ሚነል አምሪ ሸይኡን እኛ በዚህ በዘመቻው ጉዳይ ተሰሚነት ቢኖረንና ሐሳባችን ተቀባይነት ቢያገኝ ኑሮ ማቁትልና ሆና እዚህ ቦታ ያላግባብ መተን ባልተገደልና ባልተጨፈጨፍን ነበረ ዳሩ ግን እኛን የሚሰማን ጠፋና ለዚህ በቃን ይላሉ ማለት ነው። ወለው ኩንቱም ፊ ቡዩቲኩም እና በእናንተ አባባልና አስተሳሰብ እንግዲህ እዚህ ቦታ ላይ ዛሬ ባትመጡ ኑሮ አንገደልም ነበረ ትላላችሁ እኔ ደግሞ በዛሬው ዕለት በመኖሪያ ቤቶቻችሁ ተደብቃችሁ ብትሉ ኑሮ ይላል ለበረዘ ለዚነ ኩቲባ አለይህም ወልቀትሉ ኢላ መዷጅዒህም በዛሬው ዕለት መገደል የተወሰነባቸው ሰዎች አሁን ወደቁባቸው ቦታ ላይ በሆነ ምክንያት ይወጡ ነበር ነው የምላችሁ። እና አላህ ሱብሓነሁ ወተዓላ እንድን ሰው በዚች ቦታ በዚች ወቅት ትገደላለህ ታለው በፈለገው ምክንያት ቢመካኝም ከዛ ማምለጥ አይቻለም።